ወሰለም ወዳጅ የነበረው ታላቅ ሰሃቢ አላህ ሱብሃነሁ ወተዓላ እና እንግዲህ ከቤተሰቦቹም ከሁሉ ነገሩም ነብዩን መርጦ ሰላዋት አለይሂ አቢሁ ኡሚ ነብዩ ሰላዋቱላሂ አለይሂ ሰለም ዘይድ ኢብኑ መሐመድ እስከመባል ደረጃ የደረሰ ቁርአን እስከወርድ ድረስ ማካነ መሐመድ አባ አድል ምርጃሊኩም ሚለው ቁርአን ምዕራፍ እስከወርድ የነብዩ ልጅ እስከመባል ደረጃ ለቀብ የተሰጠው ሰሃባ መሆን የቻለበት ተጨባጭ ነበር። በነብዩ ልብ ውስጥ ትልቅ ቦታ የነበረው ሰሃባ ነው። ነብዩ የዚህ ሰሃባ ልጅ ደግሞ ሌላ ተወዳጅ ሰው ነበርና رغم انه السوداء ጥቁር ሰው ከመሆኑ ጋር ወይም ደግሞ አረብ ካለመሆናቸው አጀም ከመሆናቸው ጋር ግን በነብዩ ልብ ውስጥ የነበራቸው ቦታ ቀላል አልነበረም። እዚህ ላይ እስላም ሰዎችን የሚያነሳበት ተጨባጭ እስላም ሰዎችን ከፍ የሚያደርግበት ተጨባጭ ሁልጊዜ ማየት ያለብን ይመስለኛል። ከምን አንጻር ነው ታሪካዊ ሂደቶችን ተመልከቷቸው። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ምስኪን ሴት መስኪር የምትخدም ሴት የመስኪር ቁሻሻ የምታነሳ ሴት ምንድን ነበር ያሏቸው? ሞተች አይደለም? ለነብዩ ሰለላሁ ዐለይሂ ወሰለም ሳይነግሯት ቀበሯት። ሰግደው ቀበሩባት ነብዩ ሌላ ሐጃ ላይ ያሉ። ነብዩ ሰለላሁ ዐለይሂ ወሰለም ተዘከረ ጠየቁ የት ነበረች ያቺ ሴት ያቺ መስጊድ የምትخدም መስጊድ የምታጸዳ የነበረች ሴት የት ያለች ብሎ ጠየቁ። ያ ረሱላህ ሰማ ከሙታ ደፈናት ወይም ደግሞ ቀበርናት ሰላት ለምን ሰዓት ነግሩኝ ያለው ረሱል ሰለላሁ ዐለይሂ ወሰለም ለምን ሰዓት ነግሩኝ እኔ ሳልገኝ ሰላት አልጀናዛ ሳልሰግድላት ለምን ቀበራችሁ አታ ረሱል ሰለላሁ ዐለይሂ ወሰለም አስብ ምናልባት ተራ ሴት ማብረሰል ማንንም ቦታ ሊሰጣት ማ ያ ረሱላህ በሌላ ጉዳይ መሽኩል ነበሩና ነው ለዛ ነው ያልነገርነው ትላቸው። የታለ ቀብሯ? ቀብሯን አሳዩኝ ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ቀብሯን አሳዩአቸው። ቀብሯ ላይ ሄደው ሰላት ሰገዱ ነብዩ ሰለላሁ ዐለይሂ ወሰለም። እና ሐቂቃ እንትን አይደለም ቀላል አይደለም እንደዚህ አይነት ነገር እስላም በተለያየ አጋጣሚዎች ለሰዎች የሚሰጣቸው ቦታ ሰዎች ላይ የሚገኘው ደረጃ ሰዎች በሐያታቸው ላይ የሚኖራቸው ተጨባጭ ምን መሆን እንዳለበት የሚያሳየን እኛንም ከነማን ተርታ መሰለፍ እንደምንችል ራሳችን ጋር ውሳኔ እንድንሰጥ የሚያመላክተን ነው። ሰይድና ኡሳማ ኢብኑ ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ትልቅ ጦር እንዲመራ የመረጡት ሱሐባ ነው። በልጅነቱ በወጣትነት እድሜው 16 ዓመት እና 17 ዓመት መካከል ይያለ ለአሚርነት ወመንፈህም አቡበክር ወዑመር ወዑስማን هؤلاء خيرة الناس የምድራችን ምርጥ ስብእናዎች ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምድር ካየቻቸው ተላላክ ሰዎች ውስጥ የሆኑት እና ሰይድና አቡበክርና እና ሰይድና ዑመር ያሉበትን ጄሽ ጦር እንዲመራ ማን መረጡት? ረሱል ዐለይሂ ወሰለም ኡሳማ ኢብኑ ዘይድ። ኡሳማ ኢብኑ ዘይድ ለሐላፊነት አጩት። ይሄ ለሐላፊነት ሳጩት ነብዩ ሰለላሁ ዐለይሂ ወሰለምን አስተያየት መጣባቸው። ሰዎች ተቃወሙ ኡሳማን መሪነት። ያ ረሱላህ እንዴት ብሎ ይሄ ልጅ እነዚህ ትልልቅ ሁሉ ሱሐባዎች ይያሉ እነዚህ ትልልቅ ሰዎች ይያሉ እንዴት ነው ይሄ ልጅ ተመረጠው ለዚህ ሐላፊነት የታጨው ብለው ተቃውሞ ሲያቀርቡ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ እሱን ብትቃወሙ በቀደምት ከሱ በፊት ያኒ አባቱን በአሚርነት ሲሾም ተቃውማችሁ ነበር ወላሂ ያሉ አሽራፍ الخلق الله صلى الله عليه وسلم እናንተ ብትቃወሙ انه لحق للخليقه ለዚህ ቦታ እሱ እንጂ ማንንም አልተፈጠረላት ወይም ደግሞ ለዚህ ቦታ እሱ እንጂ ማንንም አይተካውም ብለው ነው የተናገሩት አሽራፍ الخلق الله صلى الله عليه وسلم بأبيه وأمي ኡሳማ ኢብኑ ዘይድ ለዚህ ትልቅ መሐን ሲፈጠር ለዚህ ትልቅ ሐላፊነት ቦታ ሲታጭ እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም የመረጡት? እንዴት ነው የነብዩ ሰለላሁ ዐለይሂ ወሰለምን ልብ ሊሞላ የቻለው? እንዴት ነው የነብዩን አይን መሙላት የቻለው? አስቡት 17 ዓመት ወጣት ከዛ ጦር ውስጥ ነው አቡበክር እና ዑመር ያሉበት ጦር ነዛ ተላላቅ የእስላም ትልልቅ ስብእናዎች ያሉበት ቦታ ላይ አሚር ሆኖ እንዲቀመጥ ሲያዙ ረሱላህ ሰለላሁ ዐለይሂ ወሰለም ለምን መረጡት ይሄንን ሰሃባ? ዛሬ እያንዳንዳችን ሰዎች እዚህ ያለነው ስብስብ ከዚህም ውጭ የምንኖረው ሙስሊም ማህበረሰብ ራሳችን ጋር ቆመ ብለን መነጋገር የሚገባን እዚህ ላይ ነው። ምክንያቱም እስላም የሚፈልግብን ወቅት እየደረሰ መጥቷል። ከኔና ካንተ እያንዳንዳችን ኃላፊነታችንን በአግባብ መውጣት የምንችልበትን የቤት ስራ እየተጣለልን እየመጣን ነውና ምንድነው አስቡት ኢኽዋን እኔና እናንተ ነብዩ ሰለላሁ ዐለይሂ ወሰለም ካን ረሱል ሰለላሁ ዐለይሂ ወሰለም ሐይ ዛሬ በእኛ መካከል ቢገኙ ምንድነው ማን ነው እኔ እናንተ ለአሚርነት ይመርጡናል አይደለም? ጦር ለመምራት አይደለም? እና አቡበከር ረዲየላሁ ዐንሁ ያሉበትን ጦር ለመምራት 3000 ሱሐባ ለመምራት አይደለም? አስቡት ኢኽዋን እንደው 10 ሰው ለመምራት አሚር አድርገው ይመርጡናል ብላችሁ ታስባላችሁ? በነብዩ ሰለላሁ ዐለይሂ ወሰለም አይን መመረጥ ምንችል የነብዩን አይን ምን ሞላ ወይም ደግሞ ልቦቻቸውን የነብዩ ሰለላሁ ዐለይሂ ወሰለም ልብ መማረክ ምንችልበት ተጨባጭ ውስጥ እንገባ ይሆን? እንዴት ነው ይሄ ሻብ ፈተል አስቡት ይሄ ወጣት ጥቁር ልጅ እንዴት ስለ ነብዩ ልብ መማረክ የቻለው? እንዴት ነው ነብዩን አይን ሳሰለም የሞላው? እንዴት ነው ነብዩ ሳሰለም ከነዛ ሁሉ ሱሐባዎች መርጠው ለአሚርነት እንዲያጩት ያስገደደው? ይሄን ነው መታሰብ ያለበት። እዚህ ላይ ነው ቆመ ብለን ማየት ያለብን። ኢኽወተል ኢማን ወአኽዋት አይሰማም? ችግር አለበት ድምጹ? ይሰማል በጣም። እንዴት ነው? ጥሩ ነው ያለው ኦኬ ማሻአላ جزاكم الله خير እና እንዴት ነው እኛ ብሪፍ ሰላም አይን ውስጥ ማረፍ ምን ይችላል የሚለውን ነገር መታሰመቻል ግንጭለዋል ከዚህ አንጻር ነው እህቶች ወንድሞቼ እኔም ዛሬ ምናልባት ተጨባጫችን ምን እኛን የሚፈልግበት ወቅት መጥቷልና ለሚፈልገው ሐላፍትና ለሚፈልገው ሪሳላ ለሚፈልገው ነገር ተሸክሞ ለመጓዝ አህልነን ወይ እኛ ሐቂቃ መመረጥ ምን ይችላል ሰዎች ነን ወይ አላህ ዘንድ ዲኑን መሸከም ይችላሉ ተብለው ከመታሰቡ ሰዎች ነን ወይ የሚለው ነገር ሁላችንም ያሳስበን ያስጨንቀን ይገባል ለዚህ ነው ልክ ቅድም እንዳልኳችሁ ላይፍ ሜከርስ ነን እንዲሁ ሱና አልሐያት ሳኒአ ለልሐያት በህይወት ላይ ህይወትን መስራት ከመቻሉ ለውጥን ከመያራምዱ ለዲኑ የሆነ ነገር ከመያበረክቱ ሰዎች ውስጥ ሆነን ማለፍ የምንችልበት ተጨባጭ ሳልፍ እናልፋለን ሙሳባ ቢን ዘይድ ነብዩ ሰለላም 3000 ጦር ነው እንዲመራ የመረጡት 3000 ጦር እንዲመራ መረጡት መታቁት ታሪክ ነው ነብዩ ሰለላም ሊሞቱ ያሉበት ወቅት ላይ ነበር ነብዩ ሰለላም ታመው ስለነበር አልተንቀሳቀሰም ነብዩ ሰለላም ከመቱ በኋላ በሰይድና አቡበከር ሲዲቅ አሁንም የነብዩን ተእዛዝ በማክበር ሰይድና ዑሳማን ሁሉም ሰሃባዎች እንዲቀሩ ቢቀውሙም አቡበከር ነብዩ የሾሙትን ሰው እኔ አላወርድም ብለው እንደውም ክብሩን ለማሳየት ሰይድና ዑመርን ከጦሩ እንዲቀር እንዲያስቀርላቸው አጋዥ ስለሚያስፈልጋቸው እንዲተውላቸው ዑሳማን አስፈቅደው ዑሳማን ይላኩት ዑሳማ ቢን ዘይድ ሱብሃንአላህ 3 ስቶሪዞ ሩሞች ጋር ሲገናኝ በጣም በሚገርም ሁኔታ ነው የሮሞች መሪ ምን ነበር የሚለው ما هذا الفتى الاسود الذي يفجئنا ምን አይነት ጥቁር ወጣት ነው ደግሞ የመጣብን እንደዚህ የሚያስደነግጠን ልንቋቋመው ያልቻለው ይያለ ነበር የሚለው በሚገርም ሁኔታ ضربه قاسيه ከባድ በትራስ አርፎባቸው በአንድ ቀን ከነለሊቱ ኃይለኛ እርምጃ ወስዶባቸው ሰባብሯቸው ለውጥ የተመለሰው ድል አድርጎ ሰመ ብን ዘይድ ረዲየላሁ ዐንሁ በእስልምና ታሪክ ውስጥ ያለ አንድ ሰሃባ ሞት ያለ አንድ ሰሃባ ከባድ ቁስለኝነት ያለ አንድ ሰሃባ ከባድ ችግር ሳይከሰትበት ነጃህ በማግኘት ድል በማድረግ ውጤታማ በመሆን ኪሳራን በመቀነስ ብቸኛው ጦር የሚታወቀው የሰመ ብን ዘይድ ጦር ያ ሁሉ ሰሃባ ሲመራ ያ ሁሉ ሰሃባ ትልቅ ጦርነት ሲሳተፍ ብዙ ሰሃባዎች ተሰውቷል በመቶዎች አልቀዋል ብዙዎች ሸሂድዋል ብዙዎች ቆስለዋል ኡሳማ ቢን ዘይድ በመራው ጦር ላይ ግን ከፍተኛ ቁስለኛ እንኳን የደረሰበት ሰሃባ አልታየም የሚገርማችሁ ነገር ከፍተኛ ቁስለኛ ያለው ሰሃባ እንኳን አልተስተዋለም በሚገርም ሁኔታ በሚገርም ኃይል በሚገርም ስትራቴጂ ትልቅ በትራ አሳርፎ ያን ሁሉ ኃይል ሰባብሮ እነርሱ ምን ያክል ሰው በአለም ኃያል የሚባሉትን መንግስት አስጨንቆ ድል አድርጎ ትርፋማ ሆኖ ነበር የተመለሰው ገኒማውን ይዞ ጦሩን አሸንፎ አንድ ሰሃባ ሳይሞትበት መዲና ሲመለስ አቡበከር ሲዲቅ ነብዩ ሰለላም ይሄን ትልቅ ሰሃባ ለምን እንደመረጡት ሲገባቸው ሌላዎቹም ሰሃባ ሲገረሙ ያኒ በጣም ተደንቀው ነአም ለዚህ ነው ነብዩ ሰለላም ለካ ያጩታሉ ተሳስተን ነበርአሉ አህል ነው በትክክል አሉት ረሱላህ ይሄንን ሰው ነው ፈክሩ ኢኽዋን ይሄንን አቅም ይሄንን ብቃት ይሄንን ደረጃ የ17 አመት ወጣት በዚህ አይነት ሚዛ በዚህ አይነት ተመዩዝ በዚህ አይነት ታለንት በዚህ አይነት ብቃት በዚህ አይነት በልዩ አስተሳሰብና ወይም ደግሞ ደረጃ ረሱል አሚን ሰለላም መርጠውት ወደ ተሻለ ደረጃ ለኡማው አንድ ርምጃ እንዲራመድና ሳኒአ ለልሐያት በህይወት ላይ አሻራ ማስቀመጥ የሚችል ሰው ሆኖ ማለፍ ሲችል ቀላል እንዳልሆነ ተመልከቱት እነዚህን ነገሮች ስንመለከት ህይወት ላይ በሰማታቸው ፈገግታቸውን አሳርፈው መውጣት የሚችሉ ታላላቅ ሰዎች በታሪካችን ላይ ተስተውለዋል ዲናቸውን ኸድመው ራሳቸውን በእስልምና ውስጥ የሆነ ቦታ ሰጥተው ለእስልምና አሻራቸውን አስቀምጠው ያለፉ ሰዎች አሉ እነዚህ ሰዎች ታሪክ አይረሳቸውም እኛም እስከመቼም ማረሳቸውም እስከው መልካም ማድረስ አላህ ጋር እስክንገናኝ ምናልባት አላህ ተውፊክ ሰጥቶ እንገናኝ ድረስ ማለት ነው ዛሬ የኡሳማ ኢብኑ ዘይድን ሐዲስ ስንሰማ እኛም ሐቂቃ በዚህ ድሚያችን እኛስ ምን ሰርተን ነው አላህ ፊት የምንቀርበው ምን ይዘን ነው አላህ ጋር የምንገናኘው ቢያንስ እሱን ፈለክ ተከትለን ይሆን ነገር ለማድረግ እንጠይ ይሆን እሱን ፈለክ ተከትለን የተሻለ ነገር ሰርተን አላህ ፊት እንገናኝ ይሆን የሚለው ስሜት ማደር መቻል አለበት ይሄን ስሜት ነው እኛ ሆኖ ማንጸባረቅና ማሳደር በልባችን ውስጥ ያልቻል ነው ማሻአላህ ነከሊ ሰሩት ማሻአላህ ነከሊ እንዲያደርጉት ይያን በሰዎች ስራ መድረክ ብቻ ሳይሆን መቼ ይሆንኛ አካል ምን ሆኖ የሩጡ አካል የዛይ ስራ አካል የዛይ ጉዳይ ባለቤቱንን ራሳችንን የጉዳዩ አካል አድርገን መኖር ምን ይችላል ወጭ ነው ይሄን ተሰብለት ይገባል ከዚህ አንጻር ሁላችንም ይሄን በማሰብ እስላምን በዚህ ሂደት ውስጥ ራሳችንን ከተን እኛ የተሻለ ነገር ጥረን ለማውጣት ህይወት ላይ የተሻለ خير ምዕራፍ እንዲቀመጥ ለማድረግ እንቅስቃሴ ማድረግ እያንዳንዱ ሙስሊም ግዴታ እንደሆነ እንድትረዱ ተማስተዋውስ ያክል። ሁለተኛ እንደምሳሌ አድርገን ማቀርብላችሁ አንድ ታቢዒ ነው። በእስልምና ታሪክ ውስጥ ዑመር ኢብኑ አብዱል አዚዝ ለማያክ ሽኽሲያ ይላል። ምድራችን ካየቻቸው ብርቅዬና ድንቅ ሰዎች ወይም ደግሞ መሬት ካፈራቻቸው ዱንያ ከመትናፍቃቸው አሻራቸውን ጥለው خيرቸውን አስቀምጠው ከወጡ ታላላቅ ስብእናዎች አንዱና ዋናው ሰው ናቸው። ዑመር ኢብኑ አብዱል አዚዝ ከወልደታቸው እስከ ህልፈታቸው ድረስ ያለው ተጨባጭ ታሪክ ምገረምበት ሁኔታ ውስጥ ነው ያለፉት። የዑመር ኢብኑ አብዱል አዚዝን አወላለድ ታውቃላችሁ። ሰይድና ዑመር ኢብኑ ኸጣብ ባንድ ምሽት ይዞሩ ሰይድና ዑመር እንግዲህ የሳባዎቻችን ልዩ መገለጫ ታውቃላችሁ። አቡበከር ስዲቅ መታ አና እንትን ይሉ ነበር والله ما نمت حتى حلمت وما صحوت حتى غفلت يعني اني انقلف التنيام هلك مسكم ما يدرس يلالو هل ميا ساي قدر انقلف تنيت شالاقم بحياتي يلالو بطام وسن ساعتنا ميتنيوات لمالت لو تملكتو يعني وما صحوت حتى غفلت دمو انقدي انقلفم يلم دمو انقالوين غفله ميبال نغرم يلني ميلالو رحمه الله عليه سيدنا عمر مت انا ميلو نبر مشي لتنيا ቀን እንዳልተኛ የባሮች ሐቅ ይዘኛል ለሊት እንዳልተኛ የአላህ ሐቅ ይዘኛል ይላሉ። ለሊትም ቀንም ለአላህ ራሳቸው ሰጥተው ያሳለፉ ሰዎች ነበሩና ባንድ ምሽት ሰይድና ዑመር ኢብኑ ኸጣብ አላህ ስራቸውን ይውደድላቸውና ይዞራሉ። እንደተለመደው ሪያዮቻቸውን የማህበረሰቡን ሸክዋ ክስና ተጨባጭ ለማዳመጥ ሲንቀሳቀሱ አንድ ቤት ላይ እናትና ልጅ የሚያድርጉትን ህዋር ወይም ደግሞ በመሐከላቸው ያለው ውይይት ሰይድና ዑመር ያዳምጣሉ። እናት ለልጅ ምን ትላለች? እخلጥ الماء اللبن ይሄንን ወተት ወተት ነጋዴናቸውና ይሄን ወተት በስቶ እንድናተርፍበት ውሃ ቀላቅይበትና እንሽጣውት እናብዛውት ላታለች። ልጅ ደግሞ አላህን የምትፈራ ልጅ ነበረችና ያ ኡማለቻት እናቴ ሆይ አሚረ المؤمنین እኮ ባነጋሪያቸው ተናግረዋል ወይም አዋጅ አውጀዋል ውሃና ወተት ቀላቅሎ እንዳይሸጥ ከልክለዋል። ዑመር ኢብኑ ኸጣብ አለቻት እናት ምን ነበር ያለችው ለልጅቷ? ዑመር ኢብኑ ኸጣብ ዛሬ አሚረ المؤمنین የሳይሻል እሱ በዚህ ጨለማ ቤቱ ተኝቷል ትላታለች። የዚህ ሰዓት ላይ ያቺ ሙእሚን ልጅ ግን ምን ነበር ምላሽዋ? ያ ኡማለቻት እናቴ ሆይ አሚረ المؤمنین ላይ ይችላል ولكن يؤمر جثايا ينال على الشات والله يا امه لا اطيه في الملاء واسيء في الخلاء كان يتزازكوت بس هوش مكاكل امير لو بيجي يتقبلكوت تدبق يمال ونجلوم اسو باين جثاو ينال بلا ستناجر عمر ارقصو يزيتش لج امام بملكت بتام تدنقو سبحان الله ابروتش ينبرون اكلغاي ازيش بيت لاي ملكت ازيش بيت لاي من لا يادرقلني يالوتنا ملكت ادرغو الف ጧት ላይ ያ ምልክት ያደረገውን አገልጋይ ሂድስ ኢዛቤት አሉት። ማን ነው ኢዛቤት የሚኖረው? ምን አይነት ሰዎች ናቸው ኢዛቤት ያሉት ብለው ጠይቅ ሲሉት መጥቶ ሲያጣራና ሲያረጋግጥ ኢዛቤት ውስጥ እናት ባልሙቶባታል እቺ ልጅ እንዲሁ ያላገባች ልጅ አለቻት ወጣት ልጅ ሁለቱ መተዳደራቸው ወተት እየነገዱ እንደሆነ ተገለጸላቸው። ዑመር የልጅቷን ዘር አልጠየቁም። የልጅቷን መልክ አላዩም። የልጅቷን ቤተሰብ ምስኪን ወይም ደግሞ ደካማነት ያውቃሉ። አሚረል ሙእሚን ናቸው። የሙእሚኖች መሪ ናቸው። የኡማው ኃላፊነት የተሸከሙ ሰው ናቸው። ተመልከቱ በፕሬዝዳንት ደረጃ ያሉ ሰው ማንነቷ የማይታወቅ ወተት ነጋዴ የምስኪን ልጅ ምስኪን የሆነችን ሴት ዘሯ አልታወቀን ሴት ልጆቻቸውን ሰበሰቡና እኔ ሷሊህ ሴት አግኝቻለሁ ማን ነው የሚያገባልኝ ያለው ዑመር ረዲየላሁ ዐንሁ። ማን ነው የሚያገባ ሲል ሁሉም ልጆች ደረገጡ። ያላየዋትን ልጅ የማያውቁትን ቤተሰብ በምንድን ነው ሊገናኙ የሚችሉት? መልስ ሲያጡ ዑመር ተናደዱ። والله እኔ እድሜ ይግባ ይገፋና የዚች ልጅ ሐቅ አልጠብቅም ብዬ ባላስብ ኖሮ ቅድሚያም ማገባት ነው ነበርኩኝ ያሉ ረዲየላሁ ዐን አላህ ስራቸው እንድላቸው። ይህን ሲል ዑመር ምን ያክል ቦታ እንደሰጧት የተረዳው ልጃቸው ዓሲም ምን አለ? እንግዳው ሲአሚር አልሙእሚኒን አባቴ ሆይ እርሶ ይህን ያክል ደረጃ ከሰጧትና ቦታ ካደረጉላት እኔ አገባታለሁ አለቻቸው ረዲየላሁ ዐን። ትዳር የለኝም እኔ ላገባታላቸው መርሐባ አሉና ለዛ ለልጃቸው እችን ሷሊህ ሴት ዳሯት። የአሚር አልሙእሚኒን ልጅ ዓሲም እናቸው ሷሊህ ሴት ተገናኝተው ማን ላይ የምትባል ሴት ወለዱ? ሌላ ማንን ወለደች? የምድራችንን ታላቅ ሰው ዑመር ኢብኑ አብዱል አዚዝን አስገኘች ረዲየላሁ ዐን። ለዚህ ነው ብዙ ጊዜ ሳሊህ ግንኙነት አላህን ፈርተው የሚገናኙ ሰዎች ውጤታማ የሚሆኑት። አረቦች የሚሉት ነገር አለ፣ ኢዛ ጣበቱል ዑዩን ዐዘመቱል አንሃር ይላሉ። ምንጩ ሲያምር ወንዙ ያምራል ይላሉ። ሷሊሁን ሲገናኙ የሚያፈሩት ሷሊህ ነው። አላህን የሚፈሩት ሰዎች ሲገናኙ በአላህ ፍራቻ የተጀመረ ሐያት ውጤታማ ነው የሚሆነው። በእስልምና ታሪክ ላይ ብዙ ጊዜ አላህን የፈሩ ሰዎች ያስከተሏቸው ስብእናዎች ምናልባት ወደር የላቸውም ተብሎ የሚታሰቡት ሰዎች የወጡት አላህን ከሚፈሩ ቤተሰብ ውስጥና አላህን ፈርተው ከተገናኙ የማህበረሰብ ክፍሎች ውስጥ ነው። ሰው ዘራይቶ ሰው ገንደባይቶ ሰው ጫይ ገጽታይቶ ሰው በተራ ነገር ተታሎ ትዳር ሲያስብ ሁሉ ጊዜ የማን ልጅናት የማንናት የከለዘርናት እየተባለ ሐያት እየተሰጠባለበት ተጨባጭ ላይ ሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም ግን ወይም ደግሞ እስልምና ባስቀመጠልን መርህና መመሪያ መሰረት ሰለፎቻችን የሚሄዱበት ተጨባጭ ግን ምንድን ነበር? ከዚህ ወጣ ባለ መልኩ ለአኺራ ወይም ደግሞ ለነገ አላህ ፍትል የሚያድርጉት ሊቃ የሚበጃቸውን ነገር ያሰቡ ነበር ሐያታቸውን የሚገፉት። ከዚህም አንጻር ነበር እንግዲህ እቺን ታላቅ ሴት ያኒ ዑመር ይመረጡት ረዲየላሁ ዐንሁ በጽፋቸው ውስጥ እንድትገባ ዙርያቸው ውስጥ እንድትቀላቀል ያሰቡትና ያቺን ሴት ሌላን ወለደች። ሌላም የምድራችንን ታላቅ ሰው ዑመር ኢብኑ አብዱል አዚዝ ወለደች። ዑመር ኢብኑ አብዱል አዚዝ እንግዲህ አያታቸው ሰይድና ዑመር ኢብኑ ኸጣብ ናቸው። ምድራችን ምድር ካየቻቸው ታላላቅ ሰዎች እሳቸው ናቸው ብንል ማጋነን አይደለም። ምናልባት የሱሐባን ትውልድ ተክተው የሱሐባን ግጽታ ይዘው ከሱሐባ ያልሆኑ የሱሐባ ሀያትን የኖሩ ሰው ተብለው ከሚታሰቡት ከዛም አልፎ ኸሊፈቱል ኻሚስ በእሳቸው መካከል በጣም ብዙ ሙስሊምና ታሪክ ውስጥ ትልልቅ ኃላፊነትን የተሸከሙ ሰዎች ይያሉ። በእትፋቅ ዑለማ የአራቱን ኸሊፋዎች የህይወት ስርዓት በዱንያ ላይ የደገመ ሰው ተብሎ አምስተኛ ኸሊፋ የሚል ብቸኛ ለቀብ የተሰጣቸው ታላቅ የምድራችን ትልቅ ስብእና ያላቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ሐያታቸው መነሻው ምን ነበር? ዑመር በዚህ አይነት ቤተሰብ ውስጥ ተወለዱ። ከዚህ ሷሊህ ሴትና ከዚህ ከሷሊህ ዙርያ ወጡ። ከዚያ ዑመር የሚገርም ነገር አላቸው። ኢነ ለነፍሱን ጠዋቃ ጠሙሃ ይላሉ። ወላሂ ነፍሴ በጣም ጉጉት ያላት ነፍስ አለችኝ። በጣም እንዲሁ ግራ ቅናት ያላት ወይም ደግሞ እንዲሁ በጣም ምኞት ያላት ነፍስ ያለች። መጀመሪያ ንያቸውን ሲገልጹ ሶስት ህይወት መሰረት እንዳስቀምጡ ይናገራሉ። ምን ይላሉ? ፈተመነይት አን አተዘወጅ ቢፋጢማት ቢንት አብዱል መሊክ ኢብኑ መርዋን ሊአብኒ ቤተ ለልኢስላም። ተመልከቱት ህይወት አደፋቸው ልክ እንደዚሁ ነው። እሳቸው የተገኙበትን ህይወት ስርዓት ተመልከቱት፣ ምኞታቸውንም ህይወት። ወላሂ በዱንያ ላይ ፋጢማ ቢንት አብዱል መሊክ ኢብኑ መርዋን የአብዱል መሊክ ኢብኑ መርዋን የኸሊፋው ልጅ የሚያጎታቸው ልጅ በዱንያ ላይ ላገባት ተመኘሁ ይላሉ። ላገባት ስመኝ ግን ምኗን ነው? መልኳን አይደለም፣ የኸሊፋ ልጅ መሆኗን አይደለም። ሊአብኒ ቤተ ለልኢስላም እስላማዊ ቤተሰብ ለመመስረት ታገዘኛለች ብዬ ለእስላማዊ ህይወት ትረዳኛለችና እስላማዊ ሆኑ ትውልዶች እንዳፈራ ወይም ደግሞ እስላምን የሚያከብሩ ልጆች እንዲፈጠሩ ታግዘኛለች ብዬ እቺን ሴት ለማግባት ተመኘኋት። ፈተዘወጅቱሃ አገባኋትም ይላሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ። ሱብሃንአላህ ተመልከቱት ይሄን ልቃ የሷሊሆች ልቃ። ዑመር ኢብኑ አብዱል አዚዝ ያጎታቸው ልጅ ናት፣ የኸሊፋ ልጅ ናት። ግን የተመኙባት ነገር ሌላ ናት። እሷም የኸሊፋ ልጅነቷን ነበረም ሐያቷ ላይ ትልቅ ቦታ የነበረው። ለአኺራ የነበራት ስጋትና ጭንቀት፣ ለእስላም የነበራት ትልቅ ሩህና ጉጉት ዑመር ኢብኑ አብዱል አዚዝ እንዲመርጧት ወይም ደግሞ ለትዳር አጋር እንዲያደርጓት እንዲመኙዋት አስገድደዋል። ስለዚህ ዑመር ኢብኑ አብዱል አዚዝ እችን ሴት አገቧት። ከዛ ይላል አኹሉ ፈተመነይት አን አኩነ ዋሊያ ሊልመዲና የመዲና አሚር ለመሆን ተመኘሁ ይላሉ። ለምንድነው ያን የተመኘሁት? ደግሞ የመዲና ነብዩ ሰለላሁ ዐለይሂ ወሰለም ያስተዳደሯት መዲና ላይ የመዲና አሚር ሁኜ ማስተዳደር ስለተመኘሁ ይላሉ። በሶስተኛ ደረጃ አላህ ስራቸውን ይወደድላቸውና ምን ተመኘሁ ይላሉ? ፈተመነት አን አኩነ ኸሊፈተ ሊልሙስሊሚን የሙስሊሞች ኸሊፋ ተመኘሁ መሆን ተመኘሁ አሉ። ምን ለመሆን? እነዛ በመድር ላይ አራቱ ኸሊፋዎች ሰሩትንና ያሰፈሩትን መልካም ስርዓት ለመድገም ተመኝቼ ኸሊፋ ለመሆን ተመኘሁ ይላል። ፈአስባሕተ ኸሊፈተ ሊልሙስሊሚን አሁንም የሙስሊሞች ኸሊፋ ሆንክ ይላሉ። ተመልከቱ ምኞታቸው እውን የሚሆነውን ነገር። ፋጢማ ቢንት አብዱል መሊክ ኢብኑ መርዋንን ያቺን አልኳቸውን ሴት ሲያገባት አግብተዋት አብረው ይኖራሉ። የኸሊፋ ልጅ ናት። እሳቸውም ደግሞ በዚህ አጎታቸው ኸሊፋ ነው። ቤታቸው ትልቅ የተከበረ የሆነ ቦታ ያለው ቤተሰብ ነው። እንደዚህ አይነት ሐያት ውስጥ አልፈው ሰይድና ዑመር ኢብኑ አብዱል አዚዝ ልክ ኸሊፋነትን ሲሸከሙ ከመዲና አሚርነታቸው ወጥተው ኸሊፋ ሆነው ሲሾሙ አላህ ስራቸው እንደላቸውና ሚስታቸው ምንድነው ያደረጓት? ረዲየላሁ ዐንሃ ሚስታቸውን ተመልከቱ፣ አብሯት የኖሩ የልጆቻቸውን እናጠሯት ምርጫ ላስመርጥሽ ነው አሏት። አኺራን ትመርጫለሽ ወይ ዱንያን ትመርጫለሽ አሏት። አኺራን መምረጥ ማለት አሏት እኔ ኸሊፋ ሆኛለሁ፣ የኡማው ኃላፊነት ተሸክሜያለሁ። ይሄንን ስንመርጥ እኔም አንቺ ኡማ ስለሚለን እስላምን የህይወት መርህ አድርገን መጓዝ ግድ ስለሚለን እዛ ላይ መውደቃችን ግዴታ ነው። ምን ለማድረግ ነው አሏት። አንቺ ብዙ ሀብት ንብረት አለሽ አባትሽ ያሰጠሽ ጌት ይተላየ ሆነ ንብረት ቤትሽ ውስጥ አለሽ ይሄ ንብረት ያባትሽ ሐቅ አይደለም አባትሽም ከሱ ንብረት አይደለም ይሰጠሽ ከሙስሊሞች ሀብት ነው ይሰጠሽና አኸራን ምትመርጭ ከሆነ ይሄን ያለሽን ጌት አይጌጥ አውጥተሽ ቤተል ማል ታስገቢያለሽ የሙስሊሞች ገንዘብ ቤት ታስገቢያለሽ አው ኢማ አኸራን አይደለም ዱንያን መርጣለው ካልሽ ንብረትሽን ትይጃለሽ ከኔ ጋር ትለያያለሽ አላት ተመልከቱ ኢኽዋን ሴት ልጅ ጌጧን ዛሬ እንደምንም አርጎ ባሏ ከየት ማንጥቶ ያይስግጣት ያስለብሳት ከሴቶች በላይ ያድርጋት እንጂ ከየት አመጣው እንዴት መጣ ምንድነው ብላ መጠየቅ ሴት ናት ከሺ አንድ አላህ ያዘነላት ወይም ደግሞ አላህን የምትፈራ ሴት ካልሆነች በስተቀር ለምን ከነከለ ቀረበይ ብላ የምትጣላ እንጂ ለምን ተደረገልኝ ብላ ባሏ ጋር የምትጋጭ ባሏ ጋር የምትጣላ ወይም ደግሞ ባሏ እንዲህ የምትል ሴት ማግኘት ምናልባት إلا من رحم ربي الله يزن الله تكاله خونش بس تقر بتعام كبادنا أصلافنا وأجدادنا ينعى أبو تلجوشكين ينبرات شون تجمباج إنما لكتو أخوات الإيمان من دي نبر من يوتاتشو من دي نبر فلاغوتاتشو من دي نبر حياتاتشو لأيان لو نقر يأتشو صالح سيت بس لمنا تاريخ عندما تتاوكو هل قزي بالواسي وطعا من نبر متلو هل قزي بالواسي وطعا تطوات أدرهن حلال انجين دات تابلان حلال انجين دات تالبسن حلال انجي እንዳታጠጣን በርሃብ መሰበር እንችላለን በመታረዝ መሰበር እንችላለን ነገር ግን በጀሃነም መሰበር አንችልም ሚስት ባሏን በዚህ ወስያ ከቤት ሲሸኘው ተመልከቱት እንዴት ነው ይባል የሚኖረው እንዴት ነው ይባል የሚያስበውና የሚጨነቀው ያኒ ይሄ አሳሰብ ነበር በሰለፎች ውስጥ ያረፈውና ልክ ዑመር ኢብኑ አብዱል አዚዝ ይሄንን ሲነግራት ሚስት ምን ነበር ያለቻቸው والله يا عمر አለችው አንተ ይመረጥ ከሆነ አኸራ እኔ ጥለዋለሁ ብለህ ታስባለህ ሁሉንም ንብረቴን ቤተል ማል አስገባዋለሁ እኔም አንተ የመረጥከውን አኸራ እንጂ ሌላ መርጠው የለኝም ማለችና ያላትን ጌጣጌጥ ሁሉ ቤተል ማል ለሙስሊሚን አስገብታ አንዲት ጌጥ ለራሷ ሳታስቀር ያቺ ተመልከቱት ሲያገኙ ነበር እኮ እንደም የበለጠ መጨመር ያለባት ቀድሞ የፕሬዝዳንት ልጅ ነበረች አሁን የፕሬዝዳንት ሚስት ሆነች ዓለምን ከሚያስተዳድሩ ትውልድን ከሚቀርጹ ማህበረሰቡን በእጃቸው ካስገቡ መሪዎች ሚስት ሆና ነገር ግን ያላትን ሀብት አጣ ነው በድህነት ወይም ደግሞ በጭቃ የተመረገ ቤት ውስጥ የገባችው ከቤተ መንግስት ወጣ ደካማ ደሳሳ ጎጆ ውስጥ የወደቀችው የኔና ያንቺ ቤት እዝሽናት አላት ቤተ መንግስት ውስጥ መኖር የኛ ግዴታም ሐቅም አይደለም ብሎ ነው የተናገራትና አኒ ይሄን አደረኩ እዚህ ላይ እኔን ታሪክ ሳነሳላችሁ የፈለኩት ታሪክ ይሄን አይደለም እንደምንሽ ሐሳብ እስላምና እስላማዊ ፋሚሊ እስላማዊ ቤተሰብ ውስጥ ምን ያላችሁን ሰዎች በተመለከተ ለማንሳት ስለፈለኩ ነው ምንድነው እዚላይ ላነሳ የፈለኩት ታሪክ በዚህ ቤተሰብ ውስጥ የተፈጠረውን ትውልድና እስላምን ለማኖር ወይም ደግሞ ለእስላም የተቻለውን አስተዋጽኦ ለማበረከት የነፍሶችን ማንነትና ተጫባጭ ለማሳየት ስለፈለኩ ነው። ዑመር ኢብኑ አብዱል አዚዝ እዚህ ደረጃ እንዴት ሊደርሱ ቻሉ? የዚህ አይነት ኢማን፣ የዚህ አይነት ጥንካሬ፣ የዚህ አይነት ጽናት እንዴት ሊያገኙ ቻሉ? ዑመር ለዚህ ጥንካሬያቸው ትልቁ ከጎናቸው አጋር የነበረው ሰው ማን እንደነበር ታውቃላችሁ? ልጃቸው አብዱላህ ኢብኑ ዑመር ኢብኑ አብዱል አዚዝ لأم لولا عبد الله لانه تاريخ مهرانوش لولا عبد الله عمر بن عبد العزيز ما كان عمر ما وصل عمر ما كان فيه لانه يا عبد الله بن عمر بن عبد العزيز عمر بن خطاب يعني لجاتشو عمر بن عبد العزيز يدرسوا بالدرجه اللي يدرسوا مكنياتاتشو وصلوا له يا رج بالنبر عمر بن عبد العزيز ذا درجه لا يدرسوا منبر اباتون يقرا اباتون يقرص اللي يوطى تحسبوا تدرجوا ወራ አብድራዚ ያደጉበት በዚህ ባህሪ ነው ግን የበለጠ ደግሞ ልጃቸው ምን አይነት شخص ያንደነበረው ተመልከቱት ዑመር ኢብኑ አብዱል አዚዝ አላህ ስራቸው እንደላቸውና ልክ ኸሊፋነቱን ተሹመው ማህበረሰብ ላይ ተመርጠው መሪ ተደርገው ሲሹሙ በመድራችን ላይ የነበሩ ታላላቅ የምድር ምርጥና ብርቅ የሆኑ አራት ዓሊሞችን ጠርተው ንስሐ እንዲሰጧቸው ጠየቁ ለዛም ደግሞ መተው ንስሐ ሰጧቸው አሽሩኒ ኢብቱሊቱ ቢባ አን عظيمنا يا رسول الله عبد العزيز ትልቅ ፈተና ወድቆብኛልና ትልቅ በላ አገጥሞኛልና አባካቹ ከዚህ በላ ነጃ ሞጥበት ከዚህ በላ ምድንበት يعني መስመራ ሳይዩኝ ያሏቸው አሽሩኒ ابتليت ببلاء عظيم ትልቅ ሙሲባ ነው ደረሰብኝ ከዚህ ሞጣበት ነገር አሳዩኝ ተመልከቱት ዛሬ ስልጣን እንደ ክብር የሚገል የሚታይበት ስልጣን እንደ ሸرف የሚቆጠርበት ሰዎች ስልጣን ሲይዙ ሰዎችን ለመበደል ሰዎችን ለመበደል የሰዎችን ሐቅ ለመጣስ ወይም ደግሞ በظلم ምድር ላይ فساد ለማስፋት የሚሩጥበት ተጨባጭ ነው سيدنا عمر بن عبد العزيز كن عند لذينه بسلمنا سلطان مالت تخليف انجي تشريف አይደለም ተጠያቂነት انجي كبر መገለጫ አይደለም مش ششو كل ذا له حلافيነትን አትመረጡት የተባለው ለዛ እንዲህ ዝም ብላችሁ አትልጉት አማነው አትመኙት ቆን ያሉት ረሱልል አሚን ሰለላሁ ዐለይሂ ወሰለም አትመኙት ይሄን ሐላፊነት እንጂ አትመኙት ይያሉ አሽረፈል ኸልቅ ለሰ ሰለም በአቢ ወኡሚ እና ዑመር ኢብኑ አብዱል አዚዝ ለክሳ ስልጣን ላይ ሲቆሙ ንዛሊሞች መተው መከሯቸው ለአኸረም ይሁን ስንቃ ሲያዟቸው በምንና እንዴት አድርገው ኡማውን መምራት እንዳለባቸው መከሯቸው ዑመር ኢብኑ አብዱል አዚዝ ያነሲሐ ተቀበሉ ያነሲሐ ተቀበለው ሙስሊም ማህበረሰብ ጋር አህድና ቃል ኪዳን ተጋብተው ለማረፍ ደክማቸው ወደ ቤታቸው ሊሄዱ ሲሉ ምን ጠየቁ ዑመር ኢብኑ አብዱል አዚዝ አንድ ነገር ጠየቁ ዑለማዎቹ እነዛን ትልልቅ የሚባሉ ዓሊሞች አባካቹ እንደምታውቁት ሐጃጅ ኢብኑ ዩሱፍ ከኔ በፊት መርቷል ሐጃጅ ኢብኑ ዩሱፍ ለበኒ ኡመያዎች ከነበረው ታማኝነት በዙልምም አላግባብም የሰዎችን ገንዘብ እየነጠቀ በተለማደ ሙስሊም ላይ ያስገብቷል ይሄ ገንዘብ አላህ ፍትህ ያስጠይቀኛል እኔን ምን ላድርግ ሲሏቸው ሐጃጅ በሰራው ወንጀል አንተ ምን ይመለከታል ይሄ አንተን የሚመለከት አይደለም አሏቸው ዑመር ኢብኑ አብዱል አዚዝ مرحبا ብለው ዑለማዎቹ ነሲሐ ተቀብለው ሊሄዱ ሲሉ ልጅ መጣና ማለት አስቡት ልጅ አባቱ ፕሬዝዳንቱ ነው ዓለምን ሊያስተዳድር ተሹሞ ምን አይነት አህዋል ውስጥ ነው መግባት ያለበት ምን አይነት ተረፍና ረፋህያ ላይ ነው ማለፍ ያለበት ልጁ ግን ምን ነበረላችሁ والله يا ابي ما انصفك هؤلاء العلماء فين ونت انصاف اونتاون على نغرهم مالو انديت يا بني يا له والله يا ابي لا تشارك بمن فعل الحجاج حجاج بسرى وانجل تساتا في اتهون حجاج يطفو طفات لا اغارونا حتغني باك عباتي انديت يسو تباباري هنا تغني الله انديت يسو اغار هنا تقوم الله ደነከተው ምር ብሎ ተለስ እንዴት አለው ሐጃጅ በዙልም የሰበሰበውን ገንዘብ አይመለከተኝም ብለ ይሄንን ገንዘብ ልትጠቀምበት ታስባለህ والله يا ابي اخره እንዳይጠፋብህ አባት ደነከተ ምን ላርግሽ ምንድነው መፍትሄው ሲለው ይሄንን ገንዘብ ለባላ حقዎቹ መልሳለሁ ኢንሻአላህ مرحبا ከሰዓት በኋላ አሁን ደክሞኛል አረፍ ልበልና ከሰዓት በኋላ ተነስቼ ለሰዎቹ መልሳለሁ ሲለው አብልጅ ምን ነበር ያለው አብደላህ ብሎ ማር ስማ አባቴ ያለው እስከ ከሰዓት ድረስ ለመኖርህ ዋስትና አለህ አለ ወረዲ الله عنه እስከ ከሰዓት ድረስ ለመቆየትህ አላህ የሰጠህ ጋራንት አለ ፈክሩ اخوان የመጀመሪያ ቀን እኮ ኸሊፋነትን ተሹሙ ደነገጠ ልጁ አባት ይለኝም አለው እኮ ደክሙኛል እኮ ምን ላድርግ ሰውንስ እንዴት አርጌ ልሰብስበው ሲለው እንግዲህ አሚር ነህ እነዚህ ሰዎች ሁሉ ዛሬ አገልጋዮች አሉ አገልጋዮቻችን ጥራና يعني سون بالا حق يالو حق يالو يمطبلو اندي طرو ادرغالو تمر بن عبد الله زلجاچو سما بات يالو اسكا داري يغنسب نبرك زاري غن يعني يا امه مري خنحل اسكا داري يمتسرا ونجل انت لا يقدر يشلال زاري يمتطفاو طفات غن انتنم بيتسبوچين يمطفا اخراچين يمبلش يونال سلازي بزي ونجل اتلو وسن نبر يالو ليش بتام تتنكتا مرحبا عمر بن عبد العزيز اند تبالوا اغلغايوچون طرا يعني بالا حق يالو سو على غباب جنزبو يتنتقن بس سو يوسد بلو تناغرو كلهم حقون يتناغرو وسد قرسو سيابقو اخون السالو الان موت ان شئت علاچو لياچو عبد الله كذي بوحالا اندفلكو نح موت عبات يالاچو منين ما يستنقني ما علاچو انجي الله فيتنيان ميستيق يبيتسبون ادغا يميتل نغير يلم እንግዲህ ከዚህ በኋላ እንደፈለኩ ነው ሙታላችሁ ሱብሃንአላህ ይሄ ወጣት ልጅ የአሚራል ሙእሚኒን ዑመር ኢብኑ አብዱል አዚዝ ይሄው ታቅጣጫ ሲያስተካክል አላህን ፍራ ያለ ሲመልስ ምን ያክል ቦታ እንደነበረው ተመልከቱት ዑመር ኢብኑ አብዱል አዚዝ ቀድሟቸው ነው የሞተው ገና በ21 አመት እድሜው ያለው ነው ወደ አኸራ የተሸጋገረው ዑመር ኢብኑ አብዱል አዚዝ ልጃቸውን ቀብር ላይ ሲያስገቡት ደፍን ሲያደርጉት ይያለቀሱ ነበር የሸኙት ምን ይያሉ ነበር የሚናገሩት ያ ረቢ ጌታዬ ሆይ ዱንያ ላይ አቋም እንዲኖረኝ በጽናት እንድቆይ ሱሙት በኋላ ማን ይሁን ጽናት እንዲኖረኝ የሚረዳኝ ማን ይሁን መንገድ ስስት የሚመልሰኝ ይያሉ ይያለቀሱ ነበር ቀብር ውስጥ ለሐድ ውስጥ ያስገቡት ልጃቸው ረዲየላሁ ዐንሁ ዑመር ኢብኑ አብዱል አዚዝን ያክል ሸኽሲያ ዑመር ኢብኑ አብዱል አዚዝ ያክል ስምዕና ያለውን ሰው በእስልምና ታሪክ አምስተኛ ኸሊፋ የሚባለውን ሰው ከጀርባ ሆኖ አቅጣጫ ያሰጠ የነበረው ማን ነው እድሜው 17 18 19 አመት የነበረው ወጣት አብደላህ ኢብኑ ዑመር ኢብኑ አብዱል አዚዝ ነበር ዑመር ኢብኑ አብዱል አዚዝ ነው የተቀየረ ለዚህ ነው ዑለማው እስልምና እንደሚናገሩት ለውላ አብደላህ ኢብኑ ዑመር ማ ወሰለ ማ ካነ فيه ዑመር ኢብኑ አብዱል አዚዝ አብደላህ ኢብኑ ዑመር ባይኖር ኖሮ ዑመር ደረሱበት ደረጃ ላይ ይደርሳሉ ተብሎ አይጠበቅም ነበር ይባላል رضي الله عنه እነዚህ ሰዎች ስንመለከታቸው በህይወት ላይ ያሳለፉት ጥለው ይሄዱት ያስቀመጡትን ኸይራት ተመልከቱት። ጣቶች ናቸው፣ ብዙ ስራ ሰርተው ማለፍ ይችላሉ። ሀያት ላይ የሆነ ኸይራታቸውን አስቀምጧል። በትክክል ላይፍ ሜከርስ ነው። ህይወትን ለውጠው በህይወት ላይ ትክክለኛ ስራን ሰርተው አልፈዋልና እኛስ ምን ላይ ነን? ምን እየሰራን ነው የሚለው እያንዳንዳችን ሊያስጨንቀን ሊያሳስበን ግድ ነው። ኢኹወተል ኢማን እንዳልኳችሁ ያው ዛሬ እናንተ ጋር ለመግባት አህድ በገባነው መሰረት መግባት ስላለብኝ ነው የገባሁት። ብዙ ቀን ብዙውን ጊዜ በስብሰባ ስለምናሳልፍ ባለው ተጨባጭ ድካም አለ፣ ረፍት ማጣት አለና ብዙ መናገር እየከበደኝ ነው። አላኩል ያህል ይህን ያክል ካልኳችሁ ለዛሬ እዚች ላይ ልቋጭና ኢንሻአላህ በቀጣይ ፕሮግራሞቻችን ደግሞ እኔም ሆንኩ ወንድሞች እየገቡ ቃል በገባነው መሰረት ፕሮግራማችን ይቀጥላል። እንዲሁም ደግሞ በቀጠርነው መሰረት ቅዳሜና እሁድን መሰረት አድርገን ኢንሻአላህ አላህ ከወፈቀን ባለፈው ባነሳናቸው ጉዳዮቻችን ባለው ወቅት ሂደታችን የውይይት መድረካችን ይቀጥላል። ኢንሻአላህ አላህ ሱብሃነሁ ወተዓላ አህል እንዲያደርገን የሥራ ባለቤት እንዲያደርገንና እኛንም በህይወት ላይ መልካም ጥለው ከመሄዱት ላይፍ ሜከርስ ሆነው ከመይወጡት ለኢስላም የሚበጅ ስራን ሰርተው ከመያልፉት ሰዎች አላህ ያድርገን። እነዚህ ሰዎችን ስናነሳ ራሳችንን ለመፈተሽ ማንነታችንን ለማየት ለቀጣይ ህይወታችን ራሳችንን ለማዘጋጀት የተሻለ ስራ ሰርተን ለመውጣት ጥረት እንድናደርግ ነውና እዚህ ላይ ሁሉም ሰው እንዲጠነክርና እንዲበረታ ነው አደራ የምለው። እንግዲህ እኔ በተናገርኩት እናንተ በሰማችሁት አላህ ሱብሃነሁ ወተዓላ የሥራ ሰዎች አድርገን እያልኩኝ ንግግሬን በዚህ ቋጫለሁ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ያላችሁ አድሚኖች እጆቻችሁን አሳዩኝና ማይክ ተቀበሉኝ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም ኢኹወተል ኢማን ወአኽዋት አክረመኩምላህ። ኢንሻአላህ ማይክ እንሰጣችሁ እጅ አሳዩኝ ኢንሻአላህ። አሚን አሚን ወያኩም ተባረከላሁ ፊኩም። ሻቡኪ ማይክል አንተ ማይክ ፍሪ። ሰላም አለይኩም። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኡስታዙና አድሚውን ከፍ ያደርግልን። ወላሂ ከፋይን ካውት እኔ አሙኝ እንቅልፍ ያንገላጅኝ ድምጹን ሰማው እንደምን አድርጌ ልተኛ። ወላሂ ሁሉም ነው የሚወዱት። ሰው የሚወደው አላህ ይወደዋል ይባላል። አላህ ይወደዱት። ሩማችንን ብቻ አይደለም የሚያሞቁት፣ ሀገራችንንም ነው የሚያሞቁት ያሉት። እርሶንም ጀማዓትንም ኮሚቴዎቻችንን ሁሉ አላህ ይጠብቃቸው፣ እድሜያቸውን ያብዛው። ከኛ ከደካማዎቹ እንደኔ ካሉት ከኛ ከደካማዎቹ እድሜ ቀንሶ ለእናንተ ይስጣቸው። ወላሂ ከልቤ ነው። ወላሂ በጣም በጣም እንወዳችኋለን። ለአላህ ስል በጣም እንወዳችኋለን። እኔ ወላሂ እንቅልፌ በጣም እያንገላጀኝ ነበረ። በእኔን እንኳን ደናውኑ ደናደሩ እያልኩ ነበረ። ልክ ድምጾትን ስሰማ ነቃሁኝና ወላሂ ከልቤ ነው የምወዱት። አላህ ይወደዱት። ኡስታዛችን አላህ ያኖራችሁ። ከእናንተ ብዙ እየሰማን ብዙ ኸይር የምንሰማና ብዙ ደግሞ ኸይር የምናገኝ አድርገን የጀመራችሁትን ነገር አላህ ይጨርስ። አላህ የምትጨርሱበትን ቁዋ ጥበብ የሚሰጥ ከእናንተ ጋር ነው። ወላሂ እኛ ከሀገሩ ጋር ነው። ወላሂ አላህ ከእናንተ ጋር። ማይክ ተቀበሉኝ።